እዚህ አካባቢ መስጂድ አለ እንዴ? እዚህ አካባቢ መስጂድ አለ እንዴ? Is there a mosque around here? ምክንያቱም ሰዓቱ በጣም ረፍዶብኛል። ቢያንስ አሁን መጸለይ አለብኝ። ምክንያቱም ሰዓቱ በጣም ረፍዶብኛል። ቢያንስ አሁን መጸለይ አለብኝ። Because it is too late. At least I must pray now.